دجال እንደወጣ የሚከተሉት እነማን ናቸው? መጀመሪያ יהודዎች ናቸው። יהודה ሁሌም ከሸርጋ ነው አርሚጠመጠመ እ አሁን እንኳን በቅርቡ የሰላማን መርከብ ጠልፈው ዓለምን ጉዳስ ባሉ አይደል? ሂትለር ይባላል። ሂትለር ታቆታላችሁ? יהודዎችን እንዳለ ይጨረሳቸው ንጉስ ነበር። በጣም በሚሊየን የገደላቸው። ሐታ አንዳንድ ጻፊዎች ምን ይላሉ? ሂትለር יהודዎችን ገሎ ስባቸውን ሳሙናን የሰራበት ይባላል። በጣም ነበር የሚጠላቸው። የተወሰኑትን አልገደላቸውም አውቁ። ለምንድን ነው ሲባል አውቄ ነው ተውቋቸዋል። ምን ነው ለወደፊት የሚመጣው ትውልድ እንዴት እንዲህ አይነት ህዝብ ይጨርሳል ብሎ እንደይወነጅለኝ ነው። ሸራቸውን ሲያይ አይ ምን ነው ጨርሶልን በሆን እንዲሉ ቢሄዱዋል። እንዳለ እንደው ገሏቸው ቢሆን ምን አለ ብሎ እንዲል ብዬ ነው ተውቋቸዋል ይባላል። ይሄንም ደጃልን የሚከተሉት ማናቸው? يهوداوش ناتشو نبياتي صلى الله عليه وسلم صحيح مسلم بتزجبه حديث لي من حديث أنس بن مالك من إلى اللو يتبع الدجال دجال يكتلو تال من اليهود أسبهان سبعون ألفا سباشي يهودانوش نم يكتلو وعليهم طيالسة طيالسة مالت يهودو تزيت ألم يادرغو تي أمنة لبسال يعني يادرغو سباشي يهودا يكتلو تال لمن يمسلات شوها መጽሐፋቸው ላይ በቅርቡ በወጣው ዘገባ ላይ መሲህ ተላከ ነብዩላህ ኢሳ ነብይ ነው ብሎ ሲላክ ላ ዲቃላ ነው አሉ። እንግደለው ብለው ወሰኑ። ሊገሉት ማሰቡ አላህ አነሳው ሌላን ሰው ሰቀሉ። አሁን ትክክለኛው መሲህ ቃል የተገባልን ደጃል ነው ብለው ነው የሚያምኑት። ስልጣኑ መሬትንም ባህርንም የሚያዳርስ የይሁዳን ክብር የሚመልስ ወንዞች አብረውት የሚፈሱ ፍጡር አላህ ይልክልናል ብሎ ያምናሉ። አያችሁት? غير المغضوب عليهم ولا الضالين ሁለቱም መስመር ስተዋል። ለዚህ ምክንያት ሲባል ደጃልን ይሁዶች በብዛት ይከተሉታል። ደጃል መሬትን ግን እየበከለ ምን ያህል ቢቆይ መስላችኋል? ነቢያችን ሰለላሁ ዐለይሂ ወሰለም قلنا يا رسول الله انت يا الله ملكتني አልናቸው ይላል። وما لبثه في الارض دجال من ያህል ነው መሬት ላይ የሚቆይ እንዲያጠፋልናቸው? ነብዩ ምን አሉ? 40 يوما 40 ቀን ነው የሚቆያል። 40 ቀን ግን ይለያል። አስከተለው ረሱል ምን አሉ? يوم كسنه የመጀመሪያውን ቀን አላህ የአመት ያህል ይለጥጣዋል። ጧት ነጋ የሚመሸው የዛሬ አመት ነው። ግልጽ ነው? አመት ያህል ይለጥጣዋል። ወየውሙን ከሸህር አንዱን ቀን የወር ያህል ይለጥጣዋል። ወየውሙን ከእስቡዕ አንዱን ቀን የሳምንት ያህል ይለጥጣዋል። ወሳኢሩል አያም ከአያሚኩም ሌላው 37ቱ ቀን ግን ልክ እንደናንተው ኖርማል ቀን ነው አለ። አመት ወር ሳምንት ከዛ 37 ቀን የዚህን ያህል ይቆያል። ሰሃቦች ደነገጡ። አንድ ቀን የአመት ያህል ሲዘረጋ قالوا فذاك اليوم الذي كسنا ايكفينا صلاه الخمس يا الله ملكتنيا ይሄ አንድ ቀን አመት ይሞላል የተባለው ቀን አምስት ወቅት ሶላት ብንሰግድ ያብቃቀዋል እንዴ? እኛ ገኖን አምስት ወቅት ሰግደን ሰጥ ነው አይደል? النبي صلى الله عليه وسلم قال لا يا ماي بكام ولكن اقدروا له قدره قانون وسمطنولت المشم بيل اهون يظهر ساعتنا اهون عصر جبا اهون مغرب قنوكو عمتون كله قن جن اندذا ارغاچو قدروا له ساعه اوطلتنا تغازو يلونال النبي عليه الصلاه والسلام دجال كبحه الله اندي يابلاشي ለአርባ ቀን ያህል መሬት ላይ ይቀመጣል። መሬትን ሁሉን ያዳርሳታል። መካና መዲና ሲቀር ነቢያችን ሰለላሁ ዐለይሂ ወሰለም አነስ ባስተላለፈው ሐዲስ ላይ ምን ይሉናል? ليس من بلد الا سيطئه الدجال ምንም አይነት እኮ መንደር የለም ደጃል በግሩ ሚረግጠው ቢሆን እንጂ الا مكه والمدينه መካና መዲና ሲቀር ይላሉ። وليس نقب من انقابها الا عليه ملائكه صافين تحرسوها ምንም እኮ ደንበር ዳርቻ የለም መላእክቶቹ ሶፍ ሰርተው እንደይገባ የጠበቁት ቢሆን እንጂ ይላሉ። ደጃል ይመጣል መሬትን ሁሉ አዳርሷል። ቻይና፣ ሩሲያ፣ አሜሪካ ሁሉም ገብቷል። የቀሩት መካና መዲና ናቸው። ሊገባ በዚህኛው ይዞራል መላእክ ያባራዋል፣ በዛኛው ይዞራል ያባራዋል። መግቢያ ሲያጣ ነብዩ ምን ይላሉ? ፈየንዚሉ ቢሰበኻ። ሰበኻ ምትባል መዲና ዳርቻ ላይ ያለች ቦታ ናት። አሁን ጃማዓተ አልኢስላሚያ የኢስላም ዩኒቨርሲቲ የሚገኝበት ቦታ ነው ይላሉ ታሪኩ ሲናገሩ ዑለሞች። ደጃል መግቢያ ሲያጣ ሰበኻ ከምትባለው ቦታ ላይ እግሩን ሄዶ ያሳርፋል። አንዲት እግሩን ልክ ሲያሳርፍ ፈተርጁፉ ልመዲነቱ ثلاث رجفات መዲና ሶስቴ ትርገፈገፋለች። ትልቅ መሬት መንቀጥቀጥ ይነሳል ሶስት ጊዜ። ነብዩ ምን አሉ? يخرج اليه منها كل كافر ومنافق። ይሄ መሬቱ አስተንቀጠቀጥ ፈርቶ ከሱ ልቀላቀል ብሎ ካፊሩና ሙናፊቁ ይወጣል። ማበጠሪያ ነው አላህ ይላከው። ሶስቴ ስትርገፈገፍ ይወጡና ከሱ ሰራዊት ይቀላቀላሉ። ነገር ግን በጣም የሚገርመው ክስተት ወጣቶችን በተለይ የሚመለከተው ይህኔ ይላሉ። እዚህ ቦታ ላይ ሙስሊሞቹ መዲና እንደማይገባውቀው ደጃልን ከርቀት ያዩታል። የደጃል ሰራዊቶች ተከታዮች ከኋላ ቆመዋል። አንድ ጀግና ወጣት ይወጣል ይላሉ። ሁለቱም እየተያዩ فيخرج اليه يومئذ رجل هو خير الناس ደግ ሰው ሳሊህ የሆነ ወጣት ይወጣለታል። ከመዲናዎቹ ለቆ ይወጣል፣ ወደ ደጃል ይሄዳል። ያኔም የደጃል ሰራዊቶች በመሳሪያ ይቀበሉታል። የት ነው ምትሄድ? አይነ ተዕሚድ የት ነህ ሲሉት فيقول ይሄ ሙእሚን ምን ይላል? اعمدوا الى هذا الذي خرج ወደዚህ ወደ ወጣው ሰው ነው የምሄደው ጌታ ነኝ እያለ ወደሚጣራው። فيقولون له እነዚህ ሰዎች ምን ይሉታል? አዎ ማ ቱእሚን ቢረቢና በእኛ ጌታ አታምንም አንተ እንዴ ይሉታል። ጌታቸው ማን? ደጃል ከባሐሁሙላህ በፈተናው ወድቀው የተከተሉት ናቸው። فيقول ما بربنا خفاء የኛ ጌታ አላህ የሚደበቅ አይደለም ይላል። ከዛ ይቆጡና ንግደለው ይላሉ። ሊገሉት ሲሉ አንደኛው ለአንደኛው ምን ይላል? يقول አትግደሉት ጌታችሁ ያኒ ደጃል ከኔ ውጭ ማንንም ሰው አትግደሉ አላላችሁ? በዚህ ይስማማሉ። ወደ ደጃል ይዘውት ይቀርባሉ። ከደጃል ፊት ይህ እንደቀረበ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ፣ ይህ ሰው ከደጃል ፊት ለፊት እንደቀረበ ምን ይላል መሰላችሁ? አዩሃ الناስ እናንተ ህዝቦች ሆይ هذا الدجال الذي ذكره رسول الله صلى الله عليه وسلم لنا ይሄ እኮ ረሱል የነገረን ደጃል ነው እንዴት ትከተሉታላችሁ? ካፊር ሚለውን ጽሑፍ አታዩም እንዴ? መጮህ ይጀምራል። ደጃል ይቆጣል። ሰራዊቶቹን ያዛል። እሰሩት ይላል። ይታሰራል። መሬት ላይ ያነጥፉታል። ሹጁ ግንባሩን ፈንክቱት፣ ይፈነክቱታል። መሬት ላይ ያስተኙና ጀርባውን በኃይል ይመቱታል። እመንብኝ ይለዋል። ላ አንተ ደጃሉል ካዚብ፣ አንተ ውሸተኛው ደጃል ነህ። ከዛ ሰይፍ ያመጣና ከሁለት ይሰነጥቀዋል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። فيقطعوه جزيلتين اي نصفين ከሁለት ይከፍለዋል። ከዛም ደጃል በሁለቱ ቁራጦች መሃል ከዛ ወደዚህ ይመላለስና ቁም ተነስ ይለዋል። አካሉ ይገጥምና ሰው ሆኖ ይነሳል ይላል። አትኡሚኑ ቢ አታምንብኝም ይለዋል። ይሄ ወጣት ምን ይላል? ወላሂ መዝደድቱ ቢከ ኢላ በሲረተን የበለጠ እርግጠኝነት ነው የጨመርክልን። አዩሃ الناስ እናንተ ሰዎች ሆይ ይህ ደጃል ነው ከኔ በኋላ ማንንም መግደል አይችልም ይላቸዋል። ደጃል ይቆጣና ሰይፍ አውጥቶ አንገቱን ሊቀላው ሲል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም فأحال الله رقبة الشاب نحاسا አላህ እዚህ ወጣት አንገት ላይ ነሐስ ያለብሰዋል። ቢገዘግዘው ማረድ አልቻለም። ምን ያድርግ? ህዝቡ ሊክደው ነው። እጁና እግሩን ያነሳና ከሱ ሰዓት ላይ ይጨምረዋል። ኢነማ ኡልቂየ ፊል ጀና ሰዓት ውስጥ ይከተዋል የወደቀው ጀነት ውስጥ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ይሄን ሐዲስ ይጨርሱ ምን አሉ? هذا اعظم الناس شهاده عند رب العالمين ይሰው በአለማት ጌታ ዘንድ ታላቁ መስካሪ ማለት ይህ ወጣት ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ወጣት እንዳለው ደጃል ከዚህ በኋላ የመግደል እድሉ ይነፈጋል። አሁን ይገልበት ሳይሆን ይገደልበት ሰዓት ይደርሳል። እሱን ለመግደል አላህ ለየት ያለ ተአምር መሬት ላይ ያስከስታል። ነብይ ኢሳ አለይሂ ሰላም ይወርዳሉ። ነብይ ኢሳ የሁዶች ገደልነው አሉ። አላህ ረገማቸው። وقولهم إنا قتلنا المسيح ابن مريم የመርየም ልጅ ኢሳን ገደልነ በማለት ንግግራቸው ረገምናቸው። وما قتلوه አልገደሉትም وما صلبوه አልሰቀሉትም ولكن شبه له ለነሱ ተመሰለላቸው ነው። ሌላን ሰው አላህ አስመስሎ ሰጣቸው ያን የገደሉት። وإن الذين اختلفوا فيه لا في شك من أي من قتله نزاب عيسى قدائي تلاييوت كسو كمجدل بترطاري وسطناچو وما قتلوه يقينا برغطينت قالجدلوت قالجدلوت نبي عيسى يتاد بل رفعه الله إليه الله ودسو وسدو الله نساچو ود سماي وكان الله عزيزا ሐኪማ አላህም ጥበበኛና አሸናፊ ነው። ነብይ ኢሳ ሊገሉት ሲያሰሩ አላህ Subhanahu Wa Ta'ala ወደ ሰማይ ወሰደው አልገደሉት። ዙሮ ይመጣል። መምጣቱም የቂያም ቀን መገለጫ ምልክት ነው። አላህ ይሄን ቁርአን ላይ ሲያረጋግጥ ምን አለ? ወኢነሁ ለዒልሙ ሊሳዓቲ ፈላ ተምተሩን ቢሃ ወተቢዑ هذا صراط مستقيم وانه لعلم للساعه السكو لقام كان مدرسو مجلجا نو على الله ايهن قران مجاهد ابن عباس يفسر من يلالو اي نزول عيسى امارات وعلامات على قيام الساعه يا نبي عيسى موردكو يقام كان ملكت نو يلال نبي عيسى يوردا ነገር ግን ወርዶ ደጃል የሚገለው እሱ ነው። ግን ነብይ ኢሳ መሆኑን በመናቀል ነብያችን ሰለላሁ ዐለይሂ ወሰለም አሁንም በሚገርም ሁኔታ ምልክቶች ይሰጡን። ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም? ሶሉ አላ ረሱልላህ ነብያችን አቡ ዳውድ ባስተላለፉት ከአቡ ረይራ ይዘው قال ረሱልላህ ሰለላሁ ዐለይሂ ወሰለም من يلالو ليس نبي بيني وبين عيسى ابن مريم بننا بنبي عيسى ماكلكو ليلى نبي يلم وانه نازل ودنا انت يوردال دجال لمطفات فاذا رايتموه فاعرفوه نبي عيسى سيورد وقت ملكت ساتاتو حالو فانه رجل مربوع مربوع ማለት ደልዳላ ማለት ነው በአገራችን ቋንቋ። ማከለኛ ቁመት ነው ያለው ليس بالطويل ولا بالقصير رجمም አይደለም አጭር አይደለም ولا بالسمين ولا بالنحيف ቀጭንም አይደለም ወፍራም አይደለም ማከለኛ ነው ነብይ ኢሳ አለይሂ ሰላም مائل الى الحمره والبياض ወደ ቅላትና ወደ መንጻት ይቃጣዋል የፊቱ ከለር። شوف ረሱል እንዴት እንደሚያስቀምጡልን ሲወርድ እሱ ነው አይደለም እንዴት እንደምታቀው كأن رأسه يقطر ماء من غير بلل ራሱ ጸጉሩ ስታዩት ውሃ ሚፈስ ይመስላል ውሃ ሳይነካው ይላል። ጣም ያበራ ጸጉር ነው አላህ ሰጣቸው። صححه ناصر الدين الألباني ሌላ ሙስሊም በተዘገበው ሐዲስ ላይ ሌላ መገለጫ የነብይ ኢሳን ረሱል ሰለላሁ ዐለይሂ ወሰለም ሲሰጡ ምን ይላሉ? ينزل عيسى ابن مريم عند المنارة البيضاء دمشق شام اگر ميگنيو منارة البيضاء كبابي نبي عيسى يوردال شرقي دمشق مسراقاوي دمشق كبابي يالو بين مهرودتين مهرودتين مالت ሁለት ልብሶች ለብሶ ይወርዳል ነጻ ቡል ያለ ነገር نبي عيسى هي اللبس نو لبسوا ميوردوت ممسيرتين تبسو بليلا حديث تنقروا ሁለት لبس لبسوا يوردا كلاي عند كتاچ عند ሁለት لبس لبسوا يوردላችኋል واضع كفيه على اجنحة ملكين እጆቹን ከሁለት መላእክት ክንፍ ላይ አስቀምጦ اذا طأطأ رأسه قطرا ራሱ ሲጎነበስ እንደዋ ነገር ሚፈስ ያለ ይመስላችኋል واذا رفعه تحضر منه جمان كاللؤلؤ ቀና ሲያረገው ጸጉሩን እንደ ሉል ጸጉሩ እንዲህ ይተኛል ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ኢሳ ደጃልን ለመግደል ይመጣሉ ልክ ስናያቸው በምን እናቃቸው በዚህ ሲፋቸው አለባበሳቸው ጸጉራቸው ቆመናቸው ከለራቸው ረሱል ያስቀሩታል ሰለላሁ ዐለይሂ ወሰለም መቼ ወርዳል ሰዓቱ ሰዓቱ ደጃል ዲመሽቅ አገር ገብቶ ወጧል ሙስሊሞቹ መህዲ ነበር በእነሱ ዘመን መህዲ ባለፈው ትምርታችን ላይ ተነዋል አላህ አኺሩ ዘመን የሚልከው ፍትሃዊ ንጉስ ነው መህዲ ሙስሊሞቹን አሰልፎ የደጃልን ሰራዊት ለመጋፈት ቆመው ይያሉ فبينما هم يصفون الصفوف الى النبي صلى الله عليه وسلم تسبسبوا دجالن لمواغات سلف يزوي يالا اذ اقيمت الصلاه صلاه تقوماللج من صلاه يا صبحي صلاه لك صلاه ليسجدوا مهدي امام هو سيغبا ينزل عيسى الى النبي صلى الله عليه وسلم نبي عيسى بملائكه تيزو ود مريت بجلصوت ግልጸት ይወርዳል በጣም ይደናገጣሉ ያአላህ መልእክተኛ ረሱል የነገሯቸውን ሐዲስ ያስተውሳሉ ሙእሚኑ ተክቢራ ያደርጋል አላሁ አክበር ላ ኢላሃ ኢላላህ ሰደቀ አላህ ወሰደቀ ረሱሉ ያአላህ መልእክተኛ ወነታሉ ይሄው ኢሳ ወረደ መሐላቸው ይወርዳል ያዩት ይሄን የመህዲ ሲያየው ኢማም ሊገባ የነበረው ወደ ኋላ ይሸሽና تعال صلي بنا اسجدن سبحيني لو نبي الله عيسى من الهلال لا ان بعضكم امراء بعد ان انت نبي امتوچ انداچو بانداچو ليناچو مري تكرمه الله لهذه الامه لان انت لقنا الله ادرغو اني امام الهونم تكتيه نو مسجدي لاچو نبي عيسى اول صفكمو مهدي فيت لفيت جبتو صبحين صلاه سجدان كنبي عيسى جاء ميسجد تولد يمطال الله اكبر سبحان الله كزام صبحين صلاه سجدوا اللي جرسوا نبي عيسى برن كفتوت يلاچوال واناون بر سيكفتو دجالن كرقت يايوال نبي عيسى يبروال اسو يروطال مجرش عليه النبي صلى الله عليه وسلم باب اللد لود ميبال بيت المقدس بر لي ياغنيوال ይላል እዚ ላይ የሚገርም ክስተት ይከሰታል فاذا راه عدو الله ذاب كما يذوب الملح في الماء دجال نبي عيسى ኢየሱስን ሲመለከተው መቅለጥ ይጀምራል ልክ ጫውሃው እንደሚማማው መቅለጥ መማማት ይጀምራል نبي منالو لو تركه لن ذاب حتى يهلك بيتوو قلطوهاو نو يطفى نبران نجر كن الله بساتشو اج جلو لسوتو ندموت لياساي نبي عيسى يهدونا بطور هين دجالن يزو يجلوتال يجلوتنا دمون ود حزبوتش ياسايو لا اله الا الله من يلالو على ان هذا قد مات ايهوي فطور موت جيت ادلم وان الله حي لا يموت الله دغمو هياو وما يموت نو يلالو نبي عيسى عليه السلام فتناون الله بزي ملك اللي يتناقق يادرغوا يدجال كبادو فتنا نبي عيسى اسون كجدلوا بهالا زور سيلو نزا مسلموچ چغر يانغلاتاچو رهابي گوداچو ፊቶቻቸውን እየደባበሰ ويحدثهم بدرجاتهم عند الله الى النبي صلى الله عليه وسلم በጀነት ውስጥ ያላቸውን ደረጃ ይሄን ፈተና በማለፋቸው የሚጠብቃቸውን ደረጃ ይነግራቸዋል ነብይ ኢሳ አለይሂ ሰላም الله اكبر ما اعظم هذا الدين ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ነው በግልጽ ያስቀመጡልን። ነገር ግን ደጃል ይመጣል። ሲመጣ እምንጠበቅበት ሙንጂያት የሚያድኑን ነገሮች ጥቆማ አደርጋለሁ ኢንሻአላህ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም ደጃልን ያየው ሰው ሱረቱል ካህፍን ይቅራበት ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ከማ ፊ ሰሒህ ሙስሊም መን አድረከሁ ሚንኩም ፈልየቅረ አለይኪ ፈዋጢሐ ሱረቱል ካህፍ። ደጃልን እኮ ከእናንተ መሃል ያገኘው ሱረቱል ካህፍን ይቅራበት፣ አይጎዳውም አሉ። የመጀመሪያው ሱረቱል ካህፍ አለ አይደል? ያም መቅራት በሌላም ሐዲሳቸው ላይ ሶሒህ ሙስሊም ላይ ሚን ሐዲስ አቢ ደርዳ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ሐፊዘ አሉ የሐፈዘ ዓሽረ አያት ሚን አወል ሱረት ልካህፊ ከሱረቱ ልካህፍ የመጀመሪያዎችን አስር አንቀጽ የሐፈዘ ዑሲማ ሚን ደጃል አላህ ከደጃል ይጠብቀዋል። ሐፍዘናል ራሳችንን ጠይቅ። እንግዲህ ፈተና ይመጣል፣ መጠበቂያው ግን ተሰጥቶናል፣ ለእኛ ተትቷል ማለት። ሽንት ቤት ውስጥ ስንገባ ሸይጣኖች እንዳያጠቁን የሚባል ዱዓ አለ አለ የለም? ካላለ የማን ችግር ነው? የሰውየው ችግር ነው። አንድ ወንድሜ እያጫወተኝ አንዱ አወሊያ ሒፍዝ ሊያሐፍዝ መጥቶ መሰለኝ። ከዛ አንድ ወጣት ልጅ ይታመማል፣ ሒፍዝ ሊያሐፍዝ የመጣ ቁርአን ሲቀሩበት ጅኑ መጮህ ጀመረ። ለምንድን ነው ያስከው ሒፍዝ ሊያሐፍዝ የመጣውን ልጅ አሉት። እንዴ ምን ላድርጋል? እኔ የመጣሁት ከቦሌ አካባቢ እኔም ቁርአን ልቀራ ነው። ሽንት ቤት ውስጥ ቁጭ ብዬ እያለ መጣና ሽንቱን ለቀቀብኝ ራሴ ላይ አለ። ያኔ አከናነብኩታል። ከመግባቱ በፊት እኮ አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወል ኸባኢስ ቢል ቦታውን እለቅለት ነበር እኮ አለ። ደወል ነው ይሄ ለነሱ። አሁንም ደጃል ይመጣል። ይሄን ሕፈዙ። መጠበቂያ የማን ድክመት ነው? ቃል አሐፈዝነ የራሳችን ድክመት ነው። ሁለተኛው ከደጃል የምንጠበቅበት ዱዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ስንጨርስ የመጨረሻው ዱቡር ላይ እንድንል ያዘዙ ምንድን ነው? አላሁመ ኢኒ አዑዙ ቢከ ሚን ዓዛብ ጀሀነም ወሚን ዓዛብ ልቀብር ወሚን ፊትነት ልመሲሕ ደጃል ወሚን ፊትነቲ መሕያይ ወልመማት። ከደጃል ፈተና ጠብቀ ዱዓን ለሚባል ሶላት መጨረሻ ላይ። ሶስተኛው ከደጃል የምንጠበቅበት ከመጣ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ከማ ፊል ቡኻሪ ሊየፍረነ ናሱ ሚነል ጅባሊ። ሰዎች አሉ ደጃል ከመጣባቸው ወደ ተራራ ሽሹ ይላሉ። አንዱ መንገድ ምንድን ነው? መሮጥ። ግልጽ ነው። መጣ ደጃል ከተባለ ቆመ መጋፈጥ አይደለም። ነቢዩ ምን አሉ? ፈልየንአ አንህ የሚል ሌላ ሐዲስ አለ ሙስሊም ላይ። ይሸሽ ነው። ምን ነው አሉ ረሱል ሰለላሁ ዐለይሂ ወሰለም፣ አንዱ ሙእሚን ነኝ እጋፈጠዋለሁ ብሎ ይመጣል አሉ። ከዛ ተአምራቶች ያሳየዋል፣ በዛ ይማረክና ይከተለዋል አሉ። ስለዚህ አትቅረቡ፣ ደጃል መጣ ሩጠ ተራራ ውጣ አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ያ ዘመን ላይ የሚደርስ ትውልድ ይሄ ትምህርትም ከደረሰው ያስታውስ። ደጃል መጣ ከተባለ ሩጫ ነው ወደ ተራራ ኢንሻአላህ። ሌላው ደጃል አለመሆኑ የምናቅበት መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? እናንተ እኮ አላህን መሬት ላይ አታዩትም ይላል። እነሁ ለን የራ አሐዱን ረበሁ ፊ ዱንያ። አላህ የምናየው የት ነው? አላህ ጀነት ውስጥ ያስገባንና ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ። አላህ እሱን ከሚያዩት ያደርገን። ስለዚህ ደጃል ከመጣብን የምንጠበቅበት ፈተና መውጫዎቹ እነዚህ ናቸው። የደጃል ጉዳይ እንዲህ ይጠናቀቃል። ነገር ግን አብዛኞቻችሁ ለወደፊት ሰሒህ ሙስሊም ኪታቡል ፊተን፣ ቡኻሪም ላይ ኪታቡል ፊተን ስትቀሩ የሚያጋጥማችሁ አንድ ዜና አለ። እሱን ሳልነግራችሁ አልዘጋው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሳፊ እብኑ ሰያድ የሚባል ይሁዳ ነበር፣ ህፃን ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ደጃል እንዳለ ይጠረጥሩ ነበር። ይህ ሰው የሚጠረጥሩት ሳፊ እብን ሰያድ كتاب الفتن اللي بتقو مسلم ابن صياد بزينا متاقين دجال كتنسى هي تاريخ عبرو الله ما انه ابن صياد تنش لاستوقاتشو ابن صياد كيهودا كل المينور ذا مدينة لي يهودا اسأل لجنا نبي ياتشنغن السون سيايوت دجال نو بلو يترترو نبا تقبابا دجال ليهوني چلال المين ملك تيايو بت نبا عندي لما رقاقت سيدنا عمر نيازونا نبي صلى الله عليه وسلم السوى دمي قنبت من حسن اليهود يهودوش كل الاحكاب بهيدو سيهدو ابن صياد أسراول التامتون يعني مريت لين دي تنيتو يا قرم الرمال له زمزمات يا قرم الرمال إيه النبي سيسمو دجالنو عدل لما تطارات بيزافو يتكللو مهر جمار عمر بن خطام من إلال تعجبتو برسول سرات قرمكو على باند زافي الشودان كندقنا بليلاني يهدو بطنو لعدامتو كذات رب بارونا مسمات سيجمرو نوع دلم لماوك ميلون لمسمات يا صافي إنات يا ابن صياد إنات وطاتشنا يا صافي أنت صافي هذا محمد محمد نوسو تدنكك عالج نكا تقوط عيلا تاما قرم الرمى سألج كون يا سرول التام كذا رسول عزوتنا يا صافي أتشهد أني رسول الله إني يا الله ملك تنيا مون انت مسكر الله قالت أشهد أنك رسول الأميين أنت يا مهيمان زبوش تلاك نبي مون كم مسكر الله على تشو كذا من نبي يزم من دالو من على تشو أتشهد أني رسول الله أنت محمد إني الله نبي مون انت مسكر الله على تشو يا سرول التامت سانكم كذا رسول من قالوا آمنت بالله ورسوله بالله أنا بملك تنيو تشامن يا الله كزام تأيكوت يتلعي تياكي يا صافي اني قد خبأت لك خبأ بل بيوس عندي تنقال دبك إلا هلو اسكي لما وقمو كرارت كزاهي صافي يا نبي ينشمك الله تمام ببجمل كزامن على تشو أدوخ دوخ دوخان للجيس للم كزا رسول من الأرض اخصى زقا فلن تعد قدرك كالكات تالف مانو كذا عمر صاحب بارغاچونا يا الله ملكتنيا من نبر يدبكبت علاچو قال الدخان دخان مين اللي يدبكبت نبا كنبي يوسط يالون اوق عمر يچن قال يزونو يمل نبر صحابوش فيت ابن صياد دجال لو يال يامن نبر بسو تمسلو يمتا نغرغن ادلم تاريخو سچرسو تردوت علاچو عندي ايه ابن صياد نبي بهوتي يالو اسلمنا ان تقبل قلزنا اني غاناچو نبي بهوتي يالو اسلمنا ان تقبل تقبلهم رسول كموتو بحالا كنا ابو سعيد الخدري غا ود حجوتا سو ولاد الدجال لو يالنا ميتقاقومبت كذا ابو سعيد الخدري من يلالو سنملس على حزب الله اقاوم بيزافو ادرغنا تبتاتنال ابن صياد غوازو سبسب ودني متطاب ابري قچلي سين هاي اذا كاي بتاسكمتو من على الكتال اذا كوا بيادزو طالنيال ايه سو علقكني تتا سيلن هاي او موقتنو ወታቱ ሚሞቃል ይቅርብኝ ተወይ ተወይ ባካል ኩታ የፈለኩት ከሱ በማቅ ነው ይላሉ صحيح مسلم ላይ ከዛ መጨረሻ ላይ ያ አባ سعيد አለ እኔ እኮ ሰው ስለኔ የሚያወራው ነገር አስቆጥቶኝ ራሴን ገመድ ገዝቼ ልሰቅል ነው አለኛ ለምን ስለው ሰው እኔን ደጃል ነህ ያለኝ እኔ ደጃል አይደለሁ የነብዩ ሐዲስ ከሌላው ቢደበቅ ከናንተ ይደበቃል እንዴ نبي صلى الله عليه وسلم كافر نو على علم دجال او انا اكو مسلم نني ابو سعيد من هذا يهون على الكو هذا يا حديثه لي راساتو نكنك ميل يلم اني نات ان شاء الله اها بيي بتاع اها ونتو نو على الكو كذا ألم يقول الرسول رسول العالم مكة نا مدينة أيجب عم العالم إن دي الله ملك تاني أو كوني كمدينة أو تче مكة يهرب كونه عندك نو دجال لم تروي أها إسرائيل تعال كده تك كله مين نقدر ونقدر سوستنيا لجاي ولد اللي تم العالم ويا الله ملك تاني أو أنا كهولة دجال لي في إسرائيل تكلنا على كده ما جرش عليك إني هنكال خنق قريب وهلا شوف هينك قفون ده جرس اللي من على هني قناون ده جالي على بتناك وعلو علينا الناتو أباتو من دونك علو علي تبل لك سائر اليوم لك أكي مرزا زور اللي كزام ما جرش عبو سيد من إلال أترضى السن ديتون بتتاج تمرت عليه اندي الكتار بن سياد رسول من عليه لو عرض علي لما اعترت يا والله عندهم بفقد اللين على القوام هياتو ثلاثة جازات نتبع علماء يتشن عنديه مالته سوستنيا رسول عندي كعمر كعبد الله بن عمر كعمر بن الخطاب لجقا أباب شلك ولي جنانيا سجنانيو دنجت يا ابن صياد عين كالعينبة الطافية عين فسا قدم اندالكواچ اندوين فري هونالچ ابن عمر سيود نغته ماذا فعلت عينك ما ارى عينه دغمو متشنو اندي فرتهو يدجان ملكت نو يعني ابن صياد من قال اني علاقم مال انديت اتاقم عين راس لا يدلم اندي يالو الله بيفلك كانت دولا يارغو نبر علاچو يا شوفن عبد الله بن عمر تقوتنا بدولا وردوبت لك سمات أو إلال فانتفخ تنفال حتى ملأ السكة شلق أمه لو تنفال أقرم الرمى كزام دنجي تشهج لهتي لحفصة لنبي صلى الله عليه وسلم ميس إنك استثنقر قوات سنقرات من عليك ما تريد من ابن صياد كسو من الله أنت على تدري أتاك من دي دجالكم ميوتاو من غضبة يغضبها عندك تايك وطال دجال يعني نو ده حزب ميوطاو لمن نو متاسك وطاو سوسابيو ሁለተኛ ሶስተኛ ዙበት ምልክት ሱነ ብለየን አራተኛው ነው መጨረሻው ابن صياد ወደ እድሜው መጨረሻ ላይ ልጆቹ ሞቱበት ገንዘቡ ላለቀ አይኑ እንዳልኳችሁ ጠፋች መጨረሻ ላይ የሆነ ጦርነት ላይ ተሳተፈ ሲሳተፍ ጦርነቱ እንዳበቃ مؤرخو من إلالو فما وجدناه بين الأحياء ولا بين الأموات ككرو سراويت بنفلقو يلم كموتو بنفلقو يلم ابن صياد كالو بنفلقو ككرو سراويتو يلم كموتو بنفلقو يلم ملال هذه بزو يحاديث مهرانوش ابن صياد سنتم بصوتم السليمتا دجالنا وبلو ستيري ترتران ግን አብዛኞቹ ዑለማዎች ኖ ደጃል ማለት አንድ ቦታ ላይ አንድ ወንዝ ዳርቻ ላይ አላህ ዘግቶ ያስቀመጠው ግዙፍ ፍጡር ነው የሚወጣበት ግዜ አለ ብለው ነው ጠንካራ ዑለሞች የሚያምኑት ነገር ግን ደጃል በህይወት ካለ የት ነው ያለ የዘመኑ ሳይንቲስቶች ተመራመር ነው ይላሉ ደጃልን የእጁጅ ወመእጁጅ ተብሎ ቁርአን ላይ ተጠቀሷል እነሱን ፍለጋ بنፈልጋቸው አልተገኙም የእጁጅ ወመእጁጅ ማን ነው ዘጋቸው ዙል ቀርነይን ነው አይደል የሆነ ቦታ ዘግቷቸዋል አላህ ካለ የሚከተለው የትምርክ ፍላችን ስለነሱ ይሆናል የእጁጅ ወመእጁጅ የነብዩላ ኢሳ ደግሞ ህይወት ደጃልን ከከደሉ በኋላ የሚኖሩት ሚገርም ህይወት አለ እሱና ያለን ፀሐይ እንዴት ነው የምትወጣው እንሰሳው እንዴት ተወጣለች አላህ የነገሰው ይበለን ኢንሻአላህ እኔ ለነሱ መልስ ምን ሰጣለሁ በዘመናችን አሜሪካ ደሴት አካባቢ ጥግ የሚገኝ ፐርሙዳ የሚባል ቦታ አለ አይደል ታውቃላችሁ ይሄ ፐርሙዳ በወንዝ የተከበበ ደሴት ነው እዛ አካባቢ አየር ካለፈ ስቦ ይጥለዋል መርከብ ካለፈ ጎቶ ይከተዋል ኢንተርኔት ላይ ፐርሙዳ ብላችሁ ግቡ ታገኙታላችሁ ምን ለማለት ነው ዛ ላይ ያልኩ አይደለም ግን አላህ ያለው መሬትን መሽ ደረስንበትና አላህ ስብሐነ ወተዓላ ከፊትናዎቹ ላይ ይጠብቀን። اللهم انا نعوذ بك من الفتن ما ظهر منها وما بطن اللهم انا نعوذ بك من فتنة مسيح الدجال اللهم توفنا مسلمين والحقنا بالصالحين اللهم اعز الاسلام والمسلمين اللهم وحد صفوفنا اللهم وحد صفوفنا اللهم وحد كلماتنا برحمتك يا ارحم الراحمين وصلى الله وسلم على نبينا محمد السلام عليكم ورحمه الله تعالى وبركاته كلنا يوما الى دار البقاء سلم ما لي ارى هذه الوجوه حزينه ما لي ارى السواد تلفع ما لي ارى هذه الوجوه حزينه ما لي ارى السواد تلفع ما للعيون بدمعها رقرا إلا الله لا إله إلا الله لا إله ربنا رب القلوب وهو علام الغيوب بالشروق وفي الغروب نوره يهدي العصا ربنا رب القلوب وهو علام الشروق وفي الغروب نوره يهدي العصا ربنا الهادي الودود فضله ملء الوجود عفوه خير وجود فارتجي دوما رضا ربنا الهادي الودود فضله ملء الوجود عفوه خير وجود فارتجي دوما رضا فارتجي دوما رضا لا إله إلا الله لا إله إلا الله لا إله إلا الله ربنا الحي الرقيب يقبل العبد المنيب فهو رحمن مجيب للدعاء ومن دعا ربنا الحي الرقيب يقبل العبد المنيب فهو رحمن مجيب للدعاء ومن دعا ربنا الهادي الودود فضله ملء الوجود عفوه خير وجود فارتجي دوما رضا ربنا الهادي الودود فضله ملء الوجود عفوه خير وجود فارتجي دوما رضا فارتجي دوما رضا